ታሪካቸው አጀማመሩ እንዲህ ነው። ብዙ የተፍሲርና የታሪክ ሊቃውንቶች እንደተናገሩት ከሻም አገር ወይም ከሶሪያ ከፍልስጤን አካባቢ ሀሳን የሚባሉ የአረብ ዝርያዎች ይኖሩበት ከነበረ አካባቢ አንድ ደግ ሰው፣ ሳሌሕ ሰው ይወጣል። የነቢዩላህ ዒሳ መንገድ ተከታይ ነበረ። አላህ ዱዓውን ሙስተጃብ ያደረገለት የብዙ ከራማ ባለቤት ነው ይህ ሰው። አላህ ለወዳጆቹ ከራማ ይሰጣል እና አንድ ሰው ሳሌሕ የተባለ ሰው ይህንን ደግ ሰው ወደደው። ሰውየው ፊሙን ይባል ነበረ እብኑ ሂሻም አሲራ ላይ እንደጠቀሱት። እና ሁኔታውን ሲያየው፣ ሳሌሕነቱን ደግነቱን ሲያየው ሰው ቀረበውና ከእሱ ጋር ለረጅም ጊዜ በረሃ ለበረሃ እየተንቀሳቀሱ ዒባዳ ማድረግ ጀመሩ። ከለፋት አንድ ቀን ወደ አረቦች አካባቢ ገባ ሲሉ የአረብ ሽፍቶች ሁለቱን ሰዎች ሲያገኙ በጉልበት አስገድደው አስረው ጠርንፈው ሲያበቁ ወደ ነጅራን ይሸጧቸዋል። ነጅራን ዛሬ በሶሪያና ሳውዲ ድንበር ላይ የሳውዲ ክልል ውስጥ የሚገኝ ቦታ ነው። እዚያ ሸጧቸው። እነዚህ የነጅራን ሰዎች ደግሞ የሚያመልኳት የቴምር ግንድ ወይም ደግሞ ዛፍ ነበረቻቸው። ነክለቱን ሰሑቅ ይላሉ። በጣም ረጅም ቀጭላላ ዛፍ ናት። ያችን ያመልካሉ። በአመት አንድ ጊዜ ክብረ በዓል አላት። እቺ በአመት አንድ ጊዜ እዚያ አካባቢ የሚደርሱ ሰዎች ልብሳቸውን፣ የሴቶቻቸውን ጌጣጌጥ እና እንቁ የሚሉ ንብረታቸውን እዚያ ላይ ያንጠለጥላሉ። ያንዳፋ ዛፏ ላይ ሰቅሎ ማውረድ ረድኤት እና በረከት እንደሚያስገኝ ያስቡ ስለነበረ ማለት ነው። እና በዚህ አምልኮ ላይ የነበሩ ሰዎች መካከል ተሽጦ መጣ ሲሞን። ያ የገዛው ሰው ደግሞ የነዚያ አካባቢ የአካባቢው ሰዎች አለቃና መሪ ነበር። ቀን የእሱን ስራ ሲያከናውን ይውላል። ሌት ግን እኔ አመል አለብኝ፣ ከሰው ጋር ማደር አልችልም፣ ለብቻ አንድ ክፍል ሊሰጠኝ ይገባል ብሎ ጠይቆ እዚያች ክፍል ውስጥ ሲሰግድ ያድራል። አለቃው በቅርብ ርቀት ሲከታተለው አንድ ተአምር ያያል። እሱ የሚያድርባት ክፍል ብርሃን ሙሉ ሸፍኗት ከሌላው ክፍሎች የተለየ ሁና ያያታል። ሁኔታው ሁሉ አስገረመውና ያንተ ነገር ገረመኝ፣ ምንድን ነው አንተ የምታከናውናቸው ነገሮች ሁሉ እኛ ከምናውቀው ከተለመደው ነገር ወጣ ያሉ ናቸው፣ ከሆነ ኳያ የሆን ይሆን የምታደርገው ብሎ ስጠይቀው፣ እኔ እኮ እንደናንተ ሙሽሪክ አይደለሁም፣ ጉዝ አካል ወይም ዛፍ የማመልክ ሰው ሳልሆን ብቸኛውን ፈጣሪን አላህን የምገዛ ሰው ነኝ። የነቢዩ ዒሳ ተከታይም ነኝ። ይልቁንስ አንተ ራስህ እነዚህን ወገኖችህን ይዘህ የጣዖት አምልኮ ከምታራምድ ዛፏን ቆርጠህ ወደ ተውሒድ በጋራ ጥሪ ብናደርግ ይሻለናል ይለዋል። በምን አውቃለሁ አንተ ትክክለኛ መሆኑን? ምን ማጣር ያለኝ ስለ አይ እኔ ዱዓ ላድርግና ዛፏን ራሷን አላህ ወንድ ሰው ይጥላታል በተአምራዊ መንገድ አለ። ودعا على الشجرة فأرسل الله عليها ريحا فجففتها وألقتها إلى زعفان بندسه يمتل حين ينفاس الله لا كباتنا فنزق زقا ودكت كزيان وداو دركت إيه سو إيه من كايبو على بأمة تفكر لن يامن در يانترون أن انت تبيا لغلو توحيد تكبل شرك مكاون جمرو وينم سويه راسو የሙእሚኑ ሁኔታ ካየ በኋላ ራሱን የቆረጣት ዛፏን የሚል ሪዋያ አይጠፋም። የኩፍርን ማስጠሌነት፣ የሽርክን ክፉነት፣ ጣዖቶች ጥቅምና ጉዳት እንደማይሰጡ ያረጋገጠው ይሄ የአካባቢው መሪ አመነ። ከማመኑን ባሻገር እንደሆንም ዳዕዋውን በአካባቢው ለማስፋፋት የዒሳን ሃይማኖት ለማሰራጨት ቆርጦ ተነሳ። አብረው ጥረት ማድረግ ጀመሩ ማለት ነው። እንግዲህ ነስራንያ እዛች አካባቢ ላይ የገባበት ጅማሬው ይህን ይመስላል። የዚያ አገር ሰዎች ደግሞ የአይሁድ እምነት ተከታዮች ነበሩ። በተለይ ንጉሱ ባለፈው ፕሮግራም ለማንሳት እንደሞከርነው ሁሉ ከመዲና አካባቢ የአይሁድ ሊቃውንቶችን አግኝቶ የአይሁድ እምነትን የተቀበለው የሕልየር ንጉስ የእሱ ልጅ ዙኖዋስ የሚባል ዩሱፍ ዙኖዋስ የሚባል ሰው ነበረ። በዛን ሰዓት የመንን ይገዛ የነበረው ይህ ሰው ደግሞ በጣም ጨካኝ ኃይለኛ ነበረ እና ዙኖዋስ እነዚህን የዒሳን ሃይማኖት የተከተሉ የተውሒድ ሰዎች አስገድዶ ወደ ራሱ እምነት ለማስገባት ሞከረ። የነሱ እምነት በዛን ሰዓት ተበርዞ ነበርና ማለት ነው። በጥረት ሞከረ። ብትገለን ትገለናለህ፣ ትጨፈጭፈናለህ እንጂ ተውሒድና ኢማን እቀልባችን ከገባ በኋላ ወደ አንተ ሽርክና መጥፎ ተግባር ፍጹም አንመለስም፣ ወደናል እምነታችንን ብሎ እንዲያሉ፣ ከዚያም ጉድጓድ ቆፍሮ በሺዎች የሚቆጠሩ ሰዎችን በጉድጓድ ውስጥ እሳት አንድዶ ወደዚያ እየወረወረ አቃጥሎ ጨረሳቸው ይላል። ታሪኩ በጥቅሉ ይህን ይመስላል። የታሪክ ሰዎች እንደሚሉት በዚያን ሰዓት የተገደሉት 20,000 ሰዎች ናቸው፣ አይደለም እስከ 40,000 ይደርሳሉ የሚሉም አሉ። ይህ ሲወራ ይህ ሲተረክ ሊሆን የማይችል የሚመስለው ሊኖር ይችላል። ዛሬ እንኳን ግፈኞች ምን ያህል ህዝቦችን እየፈጁ እንደሆነ እያስተዋልን እየተመለከትን ባለንበት ግን ነገሩ ከዚህ ባሰ ሊፈጸም እንደሚችል መረዳት አያዳግትም ማለት ነው። የነዚህ ሰዎች ታሪክ በቁርአን ሱረቱል ቡሩጅ ላይ ተጠቅሷል። ክስተቱ የተከሰተው እንደ ታሪክ ሰዎች ከዒሳ ልደት 523 ዓመት ላይ ነበረ እንደ አውሮፓውያን አቆጣጠር ማለት ነው። አላሁ አዘወጀል በቁርአን የተረከውን የቁርአን አገላለጽ መሰረት አድርገን ታሪኩን እንተንትን። የቁል አላሁ ተባረከ ወተዓላ قتل أصحاب الأخدود النار ذات الوقود إذ هم عليها قعود وهم على ما يفعلون بالمؤمنين شهود لقد قادة على بيتوش إرجمان من نشر أي وج لمكة أتل بعل بيت يهون التوان أسات ينددت إن السورة ساتا جريا كتشالوا ينبروا بهنا هنيتا وهم على ما يفعلون بالمؤمنين شهود ان الشعاعاتهم بالمؤمنين لا يفصموا تدغى مسكروچ ናቸው የሚችሉት ነገር አይደለም። ብልሙእሚኖችን በዚህ ጭካኔ ሲጨርሱ ምን ወንጀል ተገኝቶባቸው ነው ቢባል وما نقم منهم الا ان يؤمنوا بالله العزيز الحميد حيالنا يتمسكن به هو الله ማመናቸውን ካልሆነ በስተቀር ሌላ የጠሉባቸው ነገር የለም። ሰርቀው ቀምተው ሰላም አውከው ሳይሆን ሀያልና ፈጣሪ የሆነው አላህ ጌታችን ነው ብለው ስላመኑ ብቻ በሱ ማመን አይቻልም ብለው ነው የፈጃቸው። አለዚ ለሁ ሙልኩ ሰማዋት ወልአርድ የሰማያትና የምድር ንጉስነት የእሱ የሆነችውን ጌታ በማመናቸው ወሁወ አላ ኩል ሸይኢን ሸሂድ እሱ በሁሉ ነገር ላይ ቻይ የሆነ ጌታ ነው ምስክር የሆነ ጌታ ነው ይላል። ይህንን ታሪክ በቁርአን በዚህ ቀንጨብ አርጎ ይለፈው እንጂ ነቢዩ ሰለላሁ ዐለይሂ ወሰለም ደግሞ ከአነሳሱ ጀምሮ በሐዲሳቸው ነግረውናል። ራዋል ኢማሙ ሙስሊም ወለፍዝ ለሁ ወአሕመድ ወትርሚዚዩ ወጠበራኒዩ ወብን ሒባን ረሒመሁም ላሁ ተዓላ አን ሱዐይብን ረዲየላሁ አንሁ አነ ረሱለ ላሂ ሰለላሁ ዐለይሂ ወሰለም ቃል كان في من كان قبلكم ملك كان انت بفيت بنبروت حزبوت معكل عند نبوس نبرال وكان له ساحر يا نبوس دقنا دقن تنيا نبرو نبوس وش بزي بزي بزي اتشوت امقاوش ما دقن تنيا اتشايتفو لازبات شو ينواتو تفق تنقاوش ما دقن تنيا يتفايالو ينياس قد ببتنو لراسات شو بن በድግምተኞች በር ላይ ሲቆሙ ይስተዋላሉ፣ ወይም ደግሞ ድግምተኞችን ወደ ቤቶቻቸው ሲያሰባስቡና ሲያስጠነቁሉ ነው የሚታዩት። እና ይህ ሰው ደጋሚ ጠንቋይ ነበረው። ያንን ጠንቋይ ያማከረ ነበር ብዙ ስራዎችን የሚያከናውነው። ፈለማ ተብራ ያ ጠንቋው ያረጀበት ጊዜ ጠንቋው ምን አለ ለንጉሱ ለልመልክ ቃለ እኒ ቀድ ከቢርቱ እነሆ እንግዲህ አረጀሁኝ ከዚህ በኋላ ለእርሶ አገልግሎት የመስጠት አቅሙ አይኖረኝም ስለዚህ ይህን የኔን እውቀት አለ እውቀት አድርጎት ማለት ነው የማስተምረው አንድ ብሩህ አእምሮ ያለው ወጣት ይፈልጉና ይስጡኝ ፈባስ ኢለየ ጉላመን ወአሊሙሁ ሲሕር አለ ከዚያ አንድ ልጅ መርጦ ንጉሱ ሰጠው ያ ልጅ ወደ ጠንቋው ቤት ለመሄድ ወደ ጠንቋው ቦታ ለመሄድ መንገድ ሲይዝ መንገድ ላይ አንድ ገዳም ውስጥ ገለል ብሎ እየጸለየ ያለ አቢድ ያገኛል ገለል ብሎ እሱ ዘንድ ቁጭ አለና ንግግሩንም አዳመጠ ጸሎቱንም አስተዋለ ደስ የሚል ነገር ነው ስለ ፈጣሪ ነው የሚናገረው فأعجبه وين قال عسدن لكونا أنقاو زند جبو مهير سلنا بربت عالفو هيدا سنة لسن ازي سيزن بتقابلو لو توصل نجر اياد دامتا هيدا ايار افد سنة عبت من علو فإذا فأت الساحر ضربه ساهم يتكو ايه مدفو وقت المتنار نيلاكا هانتن عند ايه ايار افد كنا متمتابلو يا تنقاي دبت جبو انداستناري مالن ሐዲስ አበቃ። ለዚያ ዒባዳ ለሚያደርገው ሳሊህ ሰው እባክህ እኔ ንጉሱ ድግምት ተማሪ እያለ ነበር የላከኝ፣ ነገሩ ግን ለእኔ የተዋተኝ ያንተ ነገር ነው። ምን ችግር እያጋጠመኝ ያለውና ምን ይሻለኛል ብሎ መከረው። ዘዴ ልንገርህ እንግዲህ የሚያዋጣ ከሆነ ኢላ ኸሺተ ሳሒረ ፈቁል ሐበሰኒ አህሊ፣ ጠንቋው ለምን አረፈልክ ካለ ቤተሰቦች በሆነ በሆነ ነገር አስደፍደውኝ እኮ ነው በላቸው። ወኢዛ ኸሺተ አህለከ ፈቁል ሐበሰኒ ሳሒር፣ እኔ ጋር ቆይተህ ወደ ቤት ስትመለስ ደግሞ ቤተሰቦችህ አረፈድክ ከትምህርት ሰዓት በኋላ ካሉ አይ ዛሬ የተጨማሪ ትምህርት አለ ብሎ አስረፍደኝ ነው ብለህ በዚህ መልኩ ዘዴ ስራ አለው ይላል። ታሪኩ አልተጠናቀቀም። ካፍታ ቆይታ በኋላ እንቀጥላለን ኢንሻአላህ። ተከታታዮቻችን ታሪኩን ከደረሰበት እንቀጥላለን። እንግዲህ ወደ ቤተሰቦችን ስትመለስ ጠንቋዩ አስረፍዶኝ ነው ተጨማሪ ትምህርት ብሎ በማለት ምክንያት መስጠት ትችላለህ አለው። በዚህ ሁኔታ የተወሰኑ ዘመናትን ደፋ ይሄ ሰው። ከእለታት አንድ ቀን ደግሞ ለየት ያለ ገጠመኝ አጋጠመው። فبينما هو كذلك إذ أتي على دابة عظيمة قد حبست الناس من قد لا يعلى أن تلك جزف انسسا يمن قد تلالا في وجه الهلوم التلالا فقدوج أكالاي بطعم عند تجأمنكو درسا كذبوا على من عليك أولدتو أستماريوت يتنعو تفكر عندهنا يمفتن بطلت زاري درسا اليوم اعلم الساحر افضل ام الراهب تنقوي بلطال ويس يا عابد سوي بلطال بلو عصبنا كذا على دنجا ينسطو اللهم ان كان امر الراهب احب اليك من امر الساحر فاقتل هذه الدابة حتى يمضي الناس يزيجي ዒባዳ የሚያደርገው ደግ ሰው ስራ አንተ ዘንድ ከጠንቋው የበለጠ የተወደደ ከሆነ በምትወደው ይችን እንስሳ ግደልልኝ ብሎ ወረወረ። ድንጋዋን የወረወረ ጊዜ እንስሳዋ ላይ አረፈች፣ ወዳውኑም ሞተች። ሰው ሁሉ አለፈ። ይህን ክስተት ካየ በኋላ ሄዶ እዚያ አሊም ሰው ዘንድ ጠጋ ብሎ ስማኝ አለው። ዛሬ እንዲህ አይነት ነገር ገጥሞኝ ነበረ፣ የመፈተኛ ቀኔ ደረሰ ብዬ ያንተ ጌታ ያንተን ስራ የሚወድ ከሆነ ብዬ ለምኘው ድንጋዋን ስወረውር ገደላት ብሎ ነገረ። ያ ሰው ምን አለ፣ ልጄ ሆይ ዛሬ አንተ ከኔ የበለጠ ሰው ሆነሃል። እውቀቱን ከኔ የተማርክ ብትሆንም በኢማንህና አላህ ዘንድ ባለ ቀረቤታ ከኔ የበለጠ ደረጃ የደረስ ይመስለኛል። أنت اليوم أفضل مني قد بلغ من أمرك ما أرى إذي درجة كدرس كدمه الله ودا جوتني فتنا لنا مفتنا هاي كرم من يبقى تنهي فتنا وچابلو ፈተና ካጋጠመ እኔን እንዳትጠቁም አለ። እሱ ከሰዎች ጥቃት ሸሽቶ ጫካ ውስጥ ጌታውን እያመለከ እድሜውን ለመጨረስ የገባ ግለሰብ እዚያው መጥተው እንዳያጠቁት ደግሞ ስሜን እንዳታረሳ ከየት ተማርኩ ይህን ሃይማኖት ብትባል እዛው ዳህን ቻላለ። ከተማላ ልጁ አላህ ስብሃነ ወተዓላ ሌሎችም ከራማዎችን ሰጠው። ወካምል ሁላሙ ዩድሪኡ ልአክመሀ ወልአብረስ ለምፀኞችን ይፈውሳል። አይን የሌላቸውን ሰዎች ወይም የአይን ቦታቸው ድፍን ሆኖ የተፈጠሩ ሰዎችን ያን ቦታ ቀዲሶ አበባ ሲደባብሳቸው አይናማ ይሆናሉ። በሽተኞች የመጡ እንደሆነ ደባብሶ ዱዓ አድርጎ ይፈወሱለታል። ሁኔታዎቹ ተቀየሩ። ይህን ሁሉ ንጉሱ አልሰማም። አንድ አቀማማጭ ነበረው ንጉሱ፣ አጫዋች ነበረው። ያ አጫዋቹ አርጅቶ አይኑ ጠፍቶ እቤቱ ቀርቷል። ወሬ ሰማ። ንጉሱ ጥንቆላ እንዲማር የመደቡት ልጅ ተአምረኛ ሆኖላቸዋል፣ በሽተኞችን ሁሉ እየፈወሰ ነው ብለው ሲነግሩት፣ ያ የንጉሱ አቀማማጭ በርካታ ስጦታዎችን፣ የተለያዩ ነገሮችን አድበስብሶ ወደ ልጁ ሄደና ልጄ ሆይ ይሄ የምታየው ሁሉ ካሻርከኝ ያንተ ነው አለ። እኔ እኮ አላሽርም፣ እነሳ አሽራለሁኝና እኔ የሚያሽረው እኮ አላህ ነው። በአላህ ካመንክ አላህን እለምንልሃለሁ ያሽረሃል አለ። ታዲያ እኔ በአላህ አምናለሁ አለና አመነ። ዱዓ አደረገለት፣ ሳረ። አይኑ ወለል ሲልለት እቤት ቀርቶ የነበረው የንጉሱ አጫዋች ገስግሶ ንጉሱ ፊት ከተፍ አለ። ሲያየው አይኑ ያበራል። እንዴ ምን ረድ አለይከ በሰረከ አይንህን ማን መልሰልህ በል አለ። ቃለ ረቢ ጌታ የመልሰልኛ ምስጋና ይግባውና አለ። ለመሆኑ አንተ ከኔ ሌላ ጌታ አለ እንዴ አለ። ራሱን ጌታ አድርጎ ነው የሚያስበው ጅላጅል። ቃለ ረቢ ወረቡከ አላህ የኔም ያንተም ጌታ እኮ አላህ ነው አለ። አላህ የሚባል ደግሞ አንተ ታምናለህ ማለት ነው፣ ከሌላ ጌታ ታምናለህ ማለት ነው ብሎ ማሰቃየት ጀመረ። ሲያሰቃየው መጨረሻ መቋቋም ሲያቅተው ያን ወጣት ልጅ አመለከተ። ገሌ ነው ያሻረኝ አለው። ጥሩልኝ፣ ያማ ድግምት የሚባል እኮ የመደብኩት እኔው ነበርኩኝ፣ እዚህ ደረጃ ደርሷል ማለት ነው ለእኔ ሳይነግረኝ ብሎ አስጠራው። ንጉሱ ፊት መጣ። አይ ቡነየ ልጄ ሆይ አለው፣ ቀድ በለገ ሚን ሲሕሪከ ማ ቱብሪኡ ልአክመሀ ወልአብረስ ያንተ ድግምት ደግሞ ለምፀኛና አይነጥፉ የሆኑ ሰዎችን ሁሉ የምትፈውስበት ደረጃ ደረሰ፣ እንዲህም ትሰራለህ ብሎ ደረደረለት። ፈቃለ ላ አሽፊ ኢነማ የሽፊ ላሁ ዐዘ ወጀል እኔ መታሸራለሁ ደግሞ እኔ ማሻራ ቁምኬት አባት ያመጣሁ የሚያሽረው አላህ ነው አለ። አላህ ከኔ ያጌታለህ እንዴ ብሎ ደግሞ ይህንን ልጅ ማሰቃየት ጀመረ። ፈለም የዘል ዩዐዝብሁ ሐታ ደለ ዐላ ራሂብ ልጁም እንግዲህ ሰው ነው እና መቋቋም የሚችለውን ያክል ተቋቋመ። ከአቅሙ በላይ ሲሆንበት መከራው እኔን እንዳታመላክት እንዳትጠቁመኝ ብሎ የነበረውን ያንን አስተማሪውን ለመጠቆም ተገደደ። እኔ ከየትም አላመጣሁትም፣ ከድግምተኛ የተማርኩት አይደለም፣ ሃይማኖት አስተማረኝ ሰውዬ። በዚያ መሰረት ጌታን እያመለኩ እያለሁኝ አላህ ተአምር ሰጠኝ፣ ከዚህ ውጭ ማውቀው ነገር የለኝም አለ። ፈልጉት ተብሎ ሰውየው አለበት ቦታ ትሄደ። አሰቃየው፣ ከሃይማኖትህ ተመለስ ብሎ ለማስገደድ ሞከረ። አይኔ እኮ በአንድ አላህ ያመንኩኝ የነቢዩ ዒሳ ተከታይ የሆንኩኝ ሰው ነኝ፣ ስለዚህ ወደ ሽርክ ይመለሳል ብለህ ፍጹም ልታስብ ይገባል። ህይወቴን ለአላህ ሰጥቻለሁ አለው። አትመለስም? አዎ አልመለስም። በሉ መጋዝ አምጡልኝ ብሎ አናቱ ላይ መጋዝን አስቀምጦ ሰውነቱን ለሁለት ከፍሎ ገደለው። قال فأبى فدعا المنشار فوضع المنشار في مفرق رأسه فشقه حتى وقع شقاه فجاءوا على انجلي بزي ملكو تجدل يا ينبسو أقماماتي تبالونا آين يتفوثو دمو تترانا نا هايمانتو هنا فرس تبالا بجراش كجب على ما ودكفر علم اللسم على السنم أسك أيونا بمجرشام እንደዚሁ በመጋዝ ቆራርጦ ጣለው ገደለው ማለት ነው። መጨረሻ ያንን ወጣት ልጅ ተጠራና ና ተመለስ እርጅዕን ዲኒከ አለው። አለም መለስም በፍጹም አለ። ከዚያ በኋላ ሰራዊቶቹን አዘጋጀና ይህን ልጅ ይዛችሁ እገሌ የተሰኘ ተራራ አናት ላይ አድርሱት፣ ከተመለሰ ይዛችሁት ነው። ከሃይማኖቱ ከተመለሰ አልመለስም ካለ ግን ከገደሉ ላይ ወደ ታች ገፍታችሁ ጉደሉት አለ። ጭካኔው እንግዲህ ደረጃ የደረሰ ነበረ። እንግዲህ ሰራዊቶች ደግሞ የታዘዙትን መፈጸም እንጂ የነገር ክፉ ነው ኸይር ነው ብሎ አያስቡም። ጭፍኖች አሉ፣ ይዘውት ሲያበቁ ገደል አፋፍ ደረሱ። ከዚያ ሊወረው እንግዲህ ተመለስ እንጂ አልመለስም አለ። ሊገፈትሩት ሲሉ ወደ አላህ ስብሓነሁ ወተዓላ ተማጸነ። አላሁመ ክፊኒሂም ቢማ ሺእተ፣ ጌታዬ ሆይ የእነዚህን ሰዎች ተንኮል በፈለግከው መልኩ ተከላከልልኝ፣ አንተው ብቃኝ አለና ዱዓ አደረገ። ወዳው ተራራው ተንቀጥቅጦ ሲያበቃ እነዚያ ሰዎች ረገፉ፣ ራሳቸው ሰራዊቶቹ ገደል ገቡ። እሱ ግን በሰላሙ ወደ ቤቱ ተመለሰና ወደ ሌላ ሀገር በመሄድ ፋንታ ጉዱን ያሳየው ተአምሩን ያሳየው ፈልጎ ንጉሱ ፊት ከተፍ አለ። ይኸው በሰላም መጣሁኝ እኮ አለው። ጓደኞች ሳ ምን ሆኑ ይዘው የሄዱት ሰዎች አለው። ጓደኞቹ የሆኑ ይመስል ማፋ አለ አስሓቡ ካለ አዕዳኡ ከማለት ሲገባው ጥላቶች ነበር መባል ያለበት። አይ ለነሱማ እኔ አላህ ስብሃነ ወተዓላ መርዳኝ ያልኩት እሱ ረዳኝ ተከላከለልኝ ከፋኒ ሙላ አለ። አሁንም መመለስ ነበረበት። የንጉዝ ይህን ጉድ እያየ ግን ልክና ትዕቢት ስለነበረበት ሌላ የሰራዊት ቡድን አዘጋጀና ይህን ልጅ ይዛችሁ ወደ ባህር ሂዱ፣ በጀልባ ላይ ተሳፈሩና ባህር መሀል ስትደርሱ ሁላችሁም አንድ ላይ ሆናችሁ ይዛችሁ ወርውት አላቸው። እሺ ብለው ይዘውት ሲያበቁ ወደ ባህር ሄዱ። ባህሩ መካከል ሲደርሱ እሱን ለማስመጥ ቆርጠው ተመለስ ከሃይማኖትህ አልመለስም ሲላቸው ይዘው ለመወርወር ሲሉ በተለመደው ዱዓ አላህ ስብሃነ ወተዓላ ለመነ። አላሁመ ክፊኒሂም ቢማ ሺእተ አለ። ያኔ ጀርባው ተንቀጥቅጦ ሰዎቹ ረገፉ፣ ወደ ውሃው ገቡ። እሱ ግን ተአምራዊ በሆነ ሁኔታ ባህሩን እየረመረመ አቋርጦ ወደ የብሱ ገባ። ከዚያም ንጉሱ ፊት መጣና እነሆ መጣሁኝ እኮ አለው። ባልደረቦችህ እሳ ሲለው የእነሱን ነገርማ አላህ ይበቃኝ የለ አላህ መከተልኝ እኮ አለው። ነው እንዴ እንደው ያንተን ነገር ምን ባደርግ ይሻለኛል ብሎ መልሶ እሱኑ ማማከር ጀመረ። እኔን ለመገላገል ከፈለክ እኔ ያዘዝኩህን ካልሰራ ፍጹም አይሳካልህም አለው። አጂብ ነው ይሄ እንግዲህ ንጉሱ ራሱ ታዛዥ ሆኖ ልጁ አዛዥ ወደ መሆን የሚቀየርበት ምዕራፍ ላይ ተደረሰ ማለት ነው። ማ አንተ ቢቃቲሊ ሐታ ተፍዐለ ማ አእሙሩከ ቢሂ፣ ምንድነው እሱ ምንድነው የምታዘኝ? እስቲ አንተን ለመገላገል እስቲ ሀሳብ ስጠኝ አለው። ሁወ አን ተጅመዐ ናሰ ፊ ሰዒድ ዋሒድ፣ በአንድ አደባባይ ላይ ህዝብን ጠርተህ አውጀህ መሰብሰብ አለብህ። ከዚያ በኋላ እዛፍ ላይ ሰቅለኸኝ ከመሳሪያህ አንድ ቀስት አውጥተህ ስታበቃ ወደ እኔ መተኮስ፣ ይሄ ነው እኔ ልገል የምትችለው። ግን ስተኮስ ቢስሚላህ ረቢል ጉላም፣ በልጁ ጌታ በአላህ ስም እተኩሳለሁ ብለህ የአላህን ስም የጠራህ እንደሆነ ነው የሚሳካልህ አለው። በሆነ መልኩ ይሳካልኝ እንጂ ግድ የለም ብሎ ህዝቡ በነቂስ እንዲሰባሰብ አወጀ፣ አስገደደ። ከዚያም አደባባይ ላይ ህዝቡ ጥልቅልቅ ብሎ ሲሰባሰብ እንጨት ላይ ሰቀለና አሰረው። ቢስሚላህ ረቢል ጉላም ብሎም ወጋው። ያኔ ልጁ እቅንጡ ላይ መጥቶት ነበርና ሞተ። መሞቱን ያዩ ጊዜ እኮ እስካሁን መግደል አቅቶት እሱ ያዘዘውን ሲሰራ ነው አይደለም የገደለው። በቃ የዚህ ልጅ ጌታ ለእኛም ጌታችን ነው ብሎ እዚያ አደባባይ ላይ የተሰባሰበ ህዝብ እንዳለ አመና ቢረቢል ጉላም በህፃኑ ልጅ በወጣቱ ልጅ ጌታ አመናላሁ። አንድ ሰው ለምን አመነ ብሎ ስጋት ላይ የነበረው ግለሰብ በሺዎች የሚቆጠሩ ሰዎችን በአደባባይ ራሱ ሰብስቦ እንዲያምኑ ምክንያት ሆነ ማለት ነው። ይህ ታሪክ በዛሬው ዕለት አልተጠናቀቀም። የተወሰኑ ቀሪ ክፍሎች አሉት። ቀሪ ክፍሎችንና ሌሎች ታሪኮችን ይዘን በቀጣዩ ፕሮግራም እንገናኛለን። እስከዚያው ድረስ በሰላም ቆዩን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።